والذين آمنوا من بعد وهاجروا وجاهدوا معكم فأولئك منكم أولو الأرحام بعضهم أولى ببعض في كتاب الله إن الله بكل شيء عليم. والذين آمنوا من بعد النزي أدقموا كالنزي كقدمتوا أمانوا شبهالا قويتوا النازقيتوا يأمنوا مجمرا قدي يتودسوا ከነብዩ ጋርና ወደ አሁኑም ተከታትለው የወረዱትና እዛም ተቀበለው ያስተናገዱት ናቸው። አሁን ደግሞ እስልምናው እየተጠናከረና እያበበ ሲሄድ እነቱ እየተገለጠላቸውና እየተረዱ ወደ ኋላ ደግሞ እያመኑ የተከተሏቸው ነው የሚለው። እና እምነቱን ተቀበሉ በኋላ ደግሞ ወሃጀሩ እናንተም እምነቱን ከተቀበላችሁ እንግዲያውስኛ ጋር መኖር አይገባችሁም ይላሉ በሚያደርሱባቸው ጥቃትና ጉዳት ተሰላችተው አገራቸውን ትተው የተሰደዱት በተከታታይነት ወጃዱ ማአኩም እንደገና መዲና ከወረዱ በኋላ ደግሞ ከናንተው ከቀደምት ታጋዎች ጋር ተቀላቅለው ጥላቶቻቸውን ዙረው የታገሉና የተጋደሉት ፈኡላኢከ ሚንኩም እነዚህም ምንም ቆይተው ዘግተው ቢመጡም አሁን በመጨረሻ አቋማቸውን አስተካክለዋልና ከናንተው ይቆጠራሉና ይደመራሉ አላህ። እና እንግዲህ ወደ ኋላ የመጡት ፋራቀሮች ናቸውና እነሱን አልቀበላቸውም ወይም እንዳልሰጣቸው ማለለም። እርግጥ በመቀደማቸው በደረጃ ቅደም ተከተል ሊሆኑ ይችላሉ እንጂ አርፍደውም ቢመጡ በመጨረሻ መጥተዋል ብዬ አልነፍጋቸውም እንደናንተው እንደሙእሚኖቹ እቀበላቸዋለሁኝ ይላል ማለት ነው። ወኡሉል አርሃሚ ባዕዱሁም አውላ ቢባዕዲን እና በዚህ በሙሃጅሮችና በአንሳሮች መካከል ማለትም በስደተኞቹና በተቀባይ ባስተናጋጆቹ መካከል ደግሞ ቀደም ሲል የነበረው ትስስርና ትብብር እንኳን በህይወት ቀርቶ ከሞት በኋላ ይወራረሱ ነበር። የመዲና አንሳሮች እንግዲህ እነዚህ ሰዎች ለዲናቸው ብለው ነውና ተፈናቅለው የመጡት በህይወታችን እስካለን ድረስ ቤት ንብረታችንን ከፍለን እንሰጣቸዋለን እናቋቁማቸዋለን እንደገና ከሞትንም ደግሞ ከበተሰብ ከልጆቻችን ጋር ተሰልፈው ይውረሱን ይቁረሱን እስከማለት ሄደው ነበር ማለት ነው። በዚህ መልኩም ለተወሰነ ጊዜ ስራ ላይ ውሎ ነበር። በመጨረሻ ግን ሙሃጅሮቹ ስደተኞቹ እየተቋቋሙና እየተጠራከሩ ሲመጡ አንሳሮቹም ደግሞ በተሰቦቻቸው እንዳይጎዱባቸው በማለት አላህ Subhanahu Wa Ta'ala በሉ እንግዲህ እስከዛሬ ያደረጋችሁላቸው ድጋፍና መሰንግዶ በቂ ነው ካሁን በኋላ ግን ሰው በሚሞትበት ጊዜ ውርሻ የሚገባው የጽጋዝም ቢና ባለቤት የሆነ ብቻ ነው። ከናንተ መካከል ሙሃጅሮቹም በሙሃጅሮቹ የስጋዝም ቢና ካላቸው አንሳሮቹም እንደዛው ያንሳር የስጋዝም ቢና ባላቸው መወሰን አለበት እንጂ ካሁን በኋላ ተወላጅ ያልሆነ ሰው ወዳጅ ዘመድ ስለሆነ ብቻ ልጆች ጋራ ተሰልፎ ይውረስ ማለት አቁሙ በማለት ገደባቸው ማለት ነው። እና ፊኪታቢላ ማለት ፊሁክሚላ እንደማለት ነው። በአላህ ህግና ውሳኔ ውርስ የሚሄደው በስጋዝም ቢና እንጂ በወዳጅና በጓደኝነት አይደለም ማለት ነው። ان الله بكل شيء عليم الله በሁሉም ነገር አዋቂ ነውና የሚበጃችሁን ነገር እርሱ ስለሚያውቅ ዛሬ እንኳን ወንድሞቻችሁን በጣም ከማክበርና ከማፍቀራችሁ የተነሳ ይውረሱን ይቁረሱን ብትሉ የህግ ወደፊት ዘላቂ ሊሆን አይችልም በተሰብ ይጎዳልና ውርሱን በስጋዝምና ብቻ መወሰን አለበት የሚል ተለዋጭ መመሪያ መጣ ማለት ነው። ቀደም ሲል ግን ገና ሙሃጅሮቹ ከዚህ እንደሄዱ ሳይቋቋሙ ሳይጠናከሩ አንሳሮችም ደግሞ እዛ ብዙ ካፊር ወገኖቻቸው ጨርሰው ሳይሉና ሳይጠቃለሉ እነዚህም ጥታዋቸው የሄዱትን ካፊሮች ይርሱ እነዛም በጎናቸው ያሉትን ካፊሮች ያላመኑትን ይተውና እናንተ ልክ እንደ ስጋዝ እንድናሆናችሁ በህይወትም በሞትም ተባበሩ ተብሎ በተሰጣቸው ወንድማማች እነስሜት ይወራረሱ ነበር። እና ውርሱን አቁሙት አላቸው። ተጊዜ በኋላ ውርሱን ሁለታችሁም በስጋዝ እንድና ዙሪያ ነው እንጂ መወራረስ ያለባችሁ ወዳጅና ወገኔ ጓደኛዬ ነው በሚል በአዲን ከልጆች ጋር አጣቆርሱ ይህ በአላህ ውሳኔ የጸደቀና የተረጋገጠ ነው አለ ማለት ነው። እዚህ ላይ እንግዲህ ለናስተውል የሚገባው ቁም ነገር በጊዜው የነበሩት የነብዩ ሰሃቦች ስደተኞቹም ሆነ አስተናጋጆቹ ኢማናቸው ምን ያህል የጠለቀና የዘለቀ እንደነበረ ነው። እነዚህም ለዲናቸው ሲሉ ቤት ንብረታቸውን ሀገር ወገናቸውን ልጆቻቸውን ሳይቀሩ ሁሉን ነገር ትተውና ሰውተው ሲሄዱ እነዚያ ደግሞ እነዚህ ሰዎች የገዛ ሀገራቸውን ትተው የኛን ሊያጣብቡና ሊያስቸግሩን መጡ ብለው በመቀየም ፈንታ ቤታቸውንም ልባቸውንም ከፍተው መቀበሉ ማስተናገዱ ሳይአንሳቸው እንደገና ምናልባት እነዚህን እናቋቁማቸውና እንረዳቸውን ወንድሞቻችንን ድንገት ሞት የለየን እንደሆነ እኛ ከሞትን ባለቤቶች ባለ ንብረቶች ነን እነሱ ግን ድንገትኛ ስንሞትባቸው ረዳትና ደጋፊ ያጡ ይሆናል። የልጅ ዘመድ የለው እንደሚባለው አባቴ ረዳ ነበረ ካሁን በኋላ የቲም ገንዘብ ነው ዞር በል ይለዋል ብለው በመፍራትና በመስጋት የሞትን ጊዜ አብረው መውረስ አለባቸው የሚል የራሳቸው መስማሚያ ቃል አወጡ፣ ህግ ደነገጉ ማለት ነው። በወቅቱም ደግሞ አላህ ስብሓነሁ ወተዓላ ይሄ የመፋቀርና የመተባበራቸው መገለጫ በመሆኑ አልተቃወማቸውም። ለተወሰነ ጊዜ ይህንኑ አጽድቆላቸው ሲሰራበት ከቆየ በኋላ በመጨረሻ ግን እነዚህም እየተጠናከሩ እየተቋቋሙ ሲመጡ እነዛም ደግሞ ከጎናቸው የነበሩት ካፊር ወገኖቻቸው እያመኑና በተሰባቸው እየሰፋ ሲሄድ እንዳይጎድሉ ወደፊት ደግሞ ህጉ ቋሚ በሚሆንበት ጊዜ ብዙ ችግር ሊፈጥር ይችላል በማለት አስቦ አበዛችሁት እስካላችሁ ድረስ እርዳችሁ እርዷቸውና አቋቁሟቸው አልኳችሁ እንጂ ከሞታችሁ በኋላ ደግሞ የቲሞችን ንብረት አብረው ይካፈሉ ማለትስ አያስፈልግም። ውርሱን በስጋ ዝምድና ዙሪያ ብቻ ወስኜዋለሁ። በአላህ ውሳኔ የጸደቀው ይህ ነውና ከዛሬ ጀምራችሁ በተሰብም ብቻ አትወርሱ በማለት አላህ ስብሓነሁ ወተዓላ አረማቸውና አስተካከላቸው። ይሄ እንደ ስህተት ተቆጥሮ ማለት ነው። እንግዲህ ዛሬ አለን የምንለው አማኞችና እነዛ ሰዎች ምንና ምን እንደነበርን ከዚህ ሁኔታ መገምገም ይቻላል ማለት ነው። براءة من الله ورسوله إلى الذين عاهدتم من المشركين فسيحوا في الأرض 14 واعلموا أنكم غير معجز الله وأن الله مخزي الكافرين وأذان من الله ورسوله إلى الناس يوم الحج الأكبر أن الله بريء من المشركين ورسوله فإن تبتم فهو خير لكم وإن توليتم فاعلموا أنكم غير معجز الله وبشر الذين كفروا بعذاب أليم إلا الذين عاهدتم من المشركين ثم لم ينقصوكم شيئا ولم يظاهروا عليكم أحدا فأتموا إليهم عهدهم إلى مدتهم إن الله يحب المتقين. سورة التوبة مدنية وآياتها 29 و100. سورة التوبة مدنية وردت 6 متوى هذا ينكز أتاكا ستالي إن إيشي بتام رجم كمبال السورة وشي يمسك وطرنا መጨረሻማ አካባቢ በመውረዷ ብዙ አንቀጾችን የሻሩ አንቀጾች አሏት። በሷ ውስጥ ግን የተሻረ የለም ይባላል። ሐዲስ ሱራ አልከሪማ ሚነ ሱሪ አልመዲንያ አለቲ ቱአና ቢጃኒቢ ተሽሪዓት። የመዲና ምዕራፎች ብዙ ጊዜ በህግጋትና በደንቦች በመመሪያዎች ላይ ነው ልዩ ትኩረት የሚያደርጉት ማለት ነው። ወየ ሚን አኺሪ ማ ነዘለ አላ ረሱልላህ ሰለላሁ ዐለይሂ ወሰለም። በነቢያችን ላይ ወደ መጨረሻ አካባቢ ከወረዱት ምዕራፎችም አንዷ ነች ማለት ነው። ቡኻሪ ተበራ ኢብኑ አዚብ ከተባሉ ሰሃቢ በወረደው ሪዋያ እንደዘገቡት በመጨረሻ አካባቢ ብዙ ህግጋትና ደንቦችን አካታ የወረደች ምዕራፍ ካለች ሱረቱ በራአቱ ናት ይላል። ማለትም እንግዲህ ሌላ ግሳጤና ምክር ያዘሉ አጫጭር ሱራዎች ወርደዋል እንደ ሱረቱ ነስር ያለ። ብዙ ህግጋትና ደንቦችን ያካተቱ ከሆኑ ከረጃጅሞቹ ሱራዎች ግን ወደ መጨረሻ አካባቢ የወረደችው ይህች ሱረቱ ተውባ ነች ማለት ነው። እናቷም መጀመሪያዋ አካባቢ ነቢያችን አለይሂ ሰላቱ ወሰላም የመጨረሻው ዘመቻቸው ተቡክ የሚባል ሀገር ዘምተው ሲመጡ ነው የወረደው በመንገድ ላይ ይባላል። ማጠቃለያው ደግሞ መዲናቸው ከደረሱ በኋላ ነው። ከዛ እንደ ተመለሱ የዘጠኛው አመት መገባደጃ ላይ ነበረና ልክ ለአስረኛው አመት አቡበክርን ሐጅ እንዲመሩ ማለትም ለዘጠነኛው አመት ማጠቃለያ ማለት ነው። ወደፊት ሙሐረም 10ኛው አመት ሊገባ አንድ ወር ሲቀረው በሚገኘው የሐጅ ወር እሳቸው ወደዚህ ወደ መካ መጥተው ሐጁን ለመምራት ግዚያቸው በቂ አልነበረም። ስለዚህ ወኪል መረጡና አቡበክርን ሂድና የዘንድሮን ሐጅ አንተ ምራልኝ እኔን ተክተ በማለት ላኳቸው። አልይን ደግሞ በተባባሪነት መደቡና እርሱ የሐጁ ስራና መመሪያ እንዲያይ አንተ ደግሞ በለትካው የሆኑትን ጉዳዮች በስብሰባው ላይ ሚና ላይ አዋጆች አንድ አራት አንቀጽ ያዘሉ አዋጆች አሉና እነሱን አንተ ተናገር በማለት አልይንም በተባባሪነት መደቧቸውና በዘጠነኛው አመት መጥተው አቡበክርና አልይ በመተባበር እስላማዊ የሆነ መርሆ ለመጀመሪያ ጊዜ ዘረጉ በሐጅ ስርዓት ላይ ማለት ነው። እና በዛ አጋጣሚ እንግዲህ የመጡት መመሪያዎችና ህግጋት ድንጋጌዎች ወደፊት ያው በዝርዝሩ በተከታታይ ይመጣሉ ምን እንደሆኑ ማለት ነው። እና ስራ ሁለት ዋና መሰረታዊ የሆኑ ነጥቦች ይኖሯታል። አንደኛ በመጀመሪያ ጊዜ በእስላማዊ ህግ ሙሽሪኮች ወይም አለል ኪታቦች እምነተ ቢስ የሆኑ ወገኖች በአጠቃላይ በእስላሞቹ ህግ አላቃቸው ግንኙነታቸው ምን እንደመሆን እንዳለበት የተወሰነበት ምዕራፍ ነው ማለት ነው። እንግዲህ በዛ አካባቢ ይሁዳ ሃይማኖት የሚከተሉ አሉ፣ ክርስቲያኖችም ነበሩ፣ መጅሶችም ነበሩ፣ እንደገና ደግሞ ዲን የሌላቸው ጣዖታውያን ነበሩ። እነዛ ሁሉ እንግዲህ ከሙስሊሞቹ ጋራ ያላቸው አላቃ ምን መሆን አለበት በእስላማዊ መርሆ ለሚለው ጥያቄ መልስ የሰጠች ሱራ ነበረች ማለት ነው። እና እያንዳንዳቸው በዝርዝር አህለል ኪታቦች ጋራ በዚህ መልክ ተዳደሩ፣ ግንኙነታቸው ይህን ይመስላል፣ በሙስሊኮች ጋራ ይህን ይመስላል፣ በሙናፊቆች ጋራ እያለ በእያንዳንዱ ክፍል መከተል የሚገባቸውን ፖሊሲና ስርዓት እየዘረጋች ነች ማለት ነው። በሁለተኛ ደረጃ ደግሞ ኢብሃሩ ማካነት አለህ ንፉሱ ሒነ መስተንፈረሁም ረሱል ሊገዝዊ ሩም፣ ነቢያችን አለይሂ ሰላቱ ወሰላም ሰሃቦቻቸውን ለሩም ዘመቻ በሚጋብዟቸው ጊዜ ይህ በተቡክ አካባቢ ያለው ክልል በሩሞች ነበረ የሚገዛው በዛ ጊዜ በቀኝ ገዢዎች ማለት ነው። እና እነዚህን ሩሞችን ከዚህ ከሀገራችን ክልል ማውጣትና መቆጣጠር አለብን በማለት ለመጀመሪያ ጊዜ አረብ አልሆኑ ዜጎች ጋራ በተደረገው ዘመቻ ሰሃቦች ሲጠየቁ የነበራቸው አቋም የተገመገመበት ነበረ ማለት ነው። እና ከዛ በፊት እንግዲህ እርስ በርስ ነው፣ በዚሁ በመካና በመዲና አካባቢ የሚገኘው ህዝብ በሙሉ አረብ ነው። አረቦቹ ጋራ የተደረጉት ዘመቻዎች እንግዲህ ውጤት እያመጡ ሲመጡ ለመጀመሪያ ጊዜ ደግሞ እነዚህ ሮሞቹ ነጮች ናቸው የዛ ጊዜ እነሱ ጋራ በተደረገው ዘመቻ እነዚህ በጣም የነቁና የበለጸጉ የተጠናከሩ ኃይል ስለነበሩ እነሱ ጋራ ሂዶ መግጠሙ ይቻላል አይቻልም የሚል ጥያቄ አስነስቶ ነበረና ሙእሚኖች በትክክል እንግዲህ የእምነት ደረጃቸው ምን እንደደረሰ የተመዘነበትና የተገመገመበት አጋጣሚ ነበር ማለት ነው። أما بالنسبة للهدف الأول فقد أردت السورة إلى أهود المشركين هو باعت لها حدا بما جمّر يو نتبلاي إنجلي بما أذكر مشرك وش كذابة فيت كثير وشو نبي يقارا لعلى مواقات الكريان يقبون أبرو كثير وشو دقمو لزلك يتوسعون لتوسع نجزية الكريان يازون أبرو بورات بأمتات يقدبو مالتنا كثير وشو دقمو تراشون آدي لله شو نبرو عندان دقمو دقمو بوك يالاي يمكنون نبرو እነዛ ጋራ እንግዲህ ያለውን አላቃ በምን መልክ መከተል እንዳለበት ተወሰነ ማለት ነው። ከዛም ጋራ በማያያዝ መካኔው በ8ኛው አመት ተቆጣጥረው ስለነበረ በ9ኛው አመት አቡበክር ራሳቸው ነብዩን ወክለው ሐጅን እንዲመሩ ተደረገ። ከዛ ጀምሮ ሙሽሪክ እዚህ ሐረም አካባቢ እንዳይገባ ተደነገገ በዚሁ ሱራ ውስጥ ማለት ነው። ኢነመል ሙሽሪኩነ ነጀሱን ፈላ የቅረቡል መስጂደል ሐራም ባዕደ ዓሚሂም ሃዛ በሚለው እና ሙሽሪኮይ ከዛሬ ጀምራችሁ እንግዲህ በሚቀጥለው አመት ሙእሚን የሆነ ሰው ብቻ ነው እዚህ መናሲክ ማድረግ የሚችለው፣ ሌላ እምነት የምትከተሉ ይቅርታ አድርጉልንና እንዳትመጡ፣ የመጣችሁ እንደሆነ እንመልሳችኋለን ብለው ማስጠንቀቂያና መግለጫ ሰጡ ማለት ነው። ከዛ ደግሞ ቀጠሮ ያላችሁን በድርድሩ መሰረት ቀጠሮ ካላችሁ እዛው ቀጠሯችሁ ድረስ ይቀጥላል ውለታችሁ፣ ከሌላችሁ ደግሞ 4 ወር ድረስ ያው መጓጓዣ ወይም ራሳችሁ ለመዋጋትም ትፈልጉ እንደሆነ መዘጋጃ ግዜ ተሰጥቷቸዋል ተብሎ ተገለጸላቸው ማለት ነው። የውዶቹና ነሳራዎቹ ደግሞ በክልሉ አዲባችሁና ተስማምታችሁ መኖር የምትችሉ ከሆነ ትቀጥላላችሁ፣ ካልሆነ ግን እስከዛሬ ደጋግማችሁ ውለታ እንዳፈረሳችሁ ሁሉ በዚህ መልክ መቀጠል አትችሉም፣ ወይ ተክልሉ ትወጣላችሁ ወይም ውጊያ እናደርጋለን ዘመቻ እናውጅባችኋለን ተብሎ የተነገረበት ነበረ ማለት ነው። ከዛም በመቀጠል ያው ሙናፊቆች ጋራ ደግሞ የነበረው ፍጥጫም የመፍትሄ ያገኘበት ነው። ሙናፊቆች አንድ ባንድ እንግዲህ ይሸርቡት የነበረው ሴራና ጥላት ጋራ ያደርጉት የነበረው ምስጢራዊ ትብብር በሚገባ ተተንትኖና ተጋልጦ ከተነገረ በኋላ ለወደፊት የዚህ አይነት ውስልትና ስራ እንቀጥላለን የሚሉ ከሆነ እነሱንም አብረምታቸው ተብሎ የታወጀባቸው ቦታ ነው ማለት ነው። እና እንግዲህ በአጠቃላይ ሱራዋ የሰው ልጆችን የእምነትና የአመለካከት አይነት ሁሉ ያካተተች ሁና ለእያንዳንዱ ቡድን በእስላማዊ ስርዓት ምን አይነት ግንኙነትና አላቃ ሊኖረው እንደሚገባ የተወሰነባት ሱራ ነች ማለት ነው። በአጠቃላይ ይህች ሱራ ቀርተና ወለት ጧቡር አልካሚስ ሰዎችን በአራት መደብ ተከፈለች በኋላ እያንዳንዳቸው አራቶችንም ምን አይነት አላቃ እንደሚኖራቸው ከወሰነ በኋላ በመጨረሻ 5ኛውን ቡድን ሙናፊቁን ነው እሱን በጣም ልዩ ትኩረት ሰጥተዋለች ማለት ነው። በሌላው ሱራ የዛን ያህል ስፋትና ትኩረት ያልተሰጠውን ያህል ወሚንሁም እያለ ከሙናፊቆች የዛ አይነት አቋም ያላቸዋሉ የዛ አይነት ባህሪ ያላቸዋሉ እያለ አንድ ባንድ አጋልጦ ለእያንዳንዳቸው እንዴት አድርጎ መቆጣጠር እንደሚገባ መመሪያ የተሰጠበት ቦታ ነው ማለት ነው። ሱረቱ በራአ በመባል ትታወቃለች፣ አተውባ በመባል ትታወቃለች፣ ፋዲሃ በመባል ሙባቲራ፣ ሙሸሪዳ፣ ሙኽዚያ፣ ፋዲሃ በአጠቃላይ ወደ 14 የሚሆኑ ስሞች አሏት ይባላል። እና ሁሉም ስሞቹ እንግዲህ ባህሪዋ ጋራ የተዛመዱ ናቸው። እና ሱራዋ እንደ ሌሎቹ ምዕራፎች ቢስሚላህ አልተዘገበባትም። ሌሎቹ የ113ቱ ሱራዎች ሁሉ አጭሮችም ሆነ ረጃጅሞቹ ቢስሚላህ ረህማን ረሂም በሚለው ጥቅስ ነበረ የሚጀመሩት። እንዳውም ሱረቱ ነምል በአጋጣሚ በመሐከሏም በታሪክ መሳሳት ሌላ ቢስሚላህ ተጨምሮ መጥቶባታል። የነብዩላህ ሱለይማንን ደብዳቤ በጥቅስ አላህ ሲያመጣ እንዴት አድርገው እንደጻፉ ሲናገር እነሆ ሚን ሱለይማን ወእነሆ ቢስሚላህ ረህማን ረሂም በማለት ባለ ሁለት ቢስሚላህ ለመሆን ይችላልች ማለት ነው። አንዳንዶች ዝም ብለው አልዋልተኞች ሰውን አላዋቂ ሳሚ እንደሚባለው ለማወናበድ የሱረቱ በራአን ወይም የተውባን ቢስሚላህ ነምል ቀምታ ነው እያሉ የሚያወራሉ። እና አንዳንድ የዋሆች እውነት መስሏቸው ይሄንኑ እንደዚሁ እንደቁም ነገር የሚቆጥሩና የሚያስቡ ይኖራሉ። ይሄ ፍጹም ስህተት ነው። ምክንያቱም ቁርአን ማለት ሰው አይደለም፣ እስወርሱ የሚቀማማ ነገር አይደለም። አላህ ሱብሃነሁ ወተዓላ በወሰነውና ባወረደው መልኩ ነው ሁሉም የተቀመጠው እንጂ አንዱ ሌላውን የሚቀማበት ምክንያት የለም ማለት ነው። እና ለምንድን ነው ታዲያ የዚህ ቢስሚላህ የቀረው የሚባለው ጥያቄ ስንመለስ የተለያዩ መልሶች ይኖራሉ ማለት ነው። አንደኛ በውስጧ የተደነገጉት ነገሮች ከሌላው ሱራ ሁሉ ለየት ያለ ሁኔታ አለ ማለት ነው። ከተለያዩ የሰው ልጆች ጋራ ያለው ግንኙነት የተወሰነባት በመሆኗ አብዛኛዎቹ አመፀኞችና ከሃዲዎች በመሆናቸው በእነሱ ላይ ወሰን የሌለው ሰፊ አድማስ ሰፊ ዘመቻ የተከፈተበት ነው። እና እነዚህ አድማስ ሰፊ ዘመቻ የተከፈተባቸው የሰው ዘሮች ሁሉ እንግዲህ ጦርነት ጭካኔ ጋር የተያያዘ ነገር ነው ማለት ነው። ቢስሚላህ አርራህማን አርራሂም ማለት ደግሞ ርህራሄንና አዘኔታን የሚያመለክት ነው። በውስጡ የተለያዩ እንግዲህ የጦርነት አዋጆች የተዘገበባት ከመሆኗ የተነሳ በርህራሄ ብትጀመር ቢስሚላህ አርራህማን አርራሂም ተብሎ ሲያበቃ ይሄ ሁሉ ኃይል ቃል የተሞላበት ድንጋጌ እንዴት ሊመጣና ሊጣጣም ቻለ ስለሚያሰኝ ከባህሪዋ ጋር አይሄድም በማለት ነው ቢስሚላህ የቀረው ይባላል። እና አላህን ብሎ ነው ያቀረው ማለት ነው። በሁለተኛ ደረጃ ደግሞ ቢስሚላህ የሚጻፈው አንድ ሱራ በሚወርድበት ጊዜ ነብያችን አለይሂ ሰላቱ ወሰለም እዚህ ቦታ ቢስሚላህ الرحمن الرحيم የሚለውን ጻፉ ብለው ለጸሐፊዎቹ መመሪያና ትእዛዝ ሲሰጡ ብቻ ነው። እሳቸው ጻፉ ካላሉ በስተቀር ማንም ሰው ተነስቶ ሊጽፍ አይችልም ማለት ነው። እና እንግዲህ ረጅሙም ሱራ ሆነ አጭሩም ሱራ ረጅም የሆነ እንደሆነ አያቶች ሲመጡ እገሌ ከሚባለው ጋራ ቀምረ ጻፈው ይላሉ። የዛኛው ቀጣይ ከሆነ ያለፈው ሱራ እንግዲህ ያልሞላ ከሆነ ይሄን ገሌ ከሚባለው ሱራ ጋር አጨምረው ብለው በሰጡት ትዛዝ መሰረት እዛ ይጨምራ። ካለፈው ጋር የማይዛመድ ራሱን የቻለ ሆኖ ከመጣ ግን መጀመሪያ ለጻፊው እክቱብ ቢስሚላህ الرحمن الرحيم ይልካል። ያንን ቢስሚላህ الرحمن الرحيم ብሎ ተጻፈ በኋላ የሚቀጥለውን አያት ያነቡለታል። ይቀጥላል። ረጅም ይሁን አጭር ማለቁን የሚያቆጥታቸው ናቸው። አልቆ ከሆነ አዲስ ይጀምራሉ። ገና ከሆነ ካለፈው ጋር ቀጥል እያሉ ያስመዘግባሉ። እዚህ ላይ ግን ሱረቱ አንፋል እንግዲህ እዚህ ደረጃ ላይ እንደደረሰች ቀጥሎ ሱረቱ በራአን የመጣው ይባላል። በአሁኑ አቀማመጣቸው ነው አመጣጣቸው። ስለዚህ እሳቸው ቢስሚላህ الرحمن الرحيم የሚል ጻፍ ብለው አላዘዙም። ጸሐፊው ስላላዘዙት ዝም ብሎ ጻፈው። አኺር አካባቢ መጨረሻ አኽረል ዑምር ላይ ስለሆነ የወረደው እንግዲህ እሳቸው ይህን ነገር ትእዛዝ ይሰጡበታል። ቢስሚላህ ይጻፋል አይጻፍም እያለ ሲጠበቅ ድንገት ሳይናገሩ አለፉ እሳቸው ማለት ነው። እና የሰሃቦችን ተቅዋና ጥንቃቄ ያሳያል። እንግዲህ በሐሳቧ ስትታይ ራሷን የቻለች ምዕራብ ትመስላለች። ስለዚህ በመሀከል እንደዚህ መስመር እንደ አንዲት መስመር ብቻ እናስቀምጥ ለምልክት አሉ። ቢስሚላህ ከጻፍን ግን ያለ ትእዛዝ። እስከዛሬ እያንዳንዱ ሱራ ቢስሚላህ ጻፍ እያሉ እያዘዙን ነው። ዛሬ ግን አላዘዙንም። ያልታዘዝነውም በአላህ ኪታብ ላይ ጨምረን ወንጀል እንገባለን በማለት ያንኑ አጅነቢ ባዕድ የሆነ ቃል አላመጡም። የተለመደው እንኳ ቢስሚላህ ቢሆንም ነብዩ ሳያዙ አላዘዙበት ቦታ ከጻፍ ነው እንደ ጭማሬ ይሆንብናል ብለው በመፍራትና በመስጋት ተውና ደግሞ ሱራዋ ራሷን የቻለ መሆኗ መንፈሷ ጸባዋ ለየት ብላ ሲያገኟት ጊዜ የአንፋል አካል አይደለችም ራሷን የቻለች ትመስላለች በማለት አስታራቂ ሀሳብ አደረጉ። አንፋልም ጋር አንድ እንዲያትሆን በመካከል አንድ መስመር አስቀመጡባት። ዝም ብሎ ቢስሚላህ ሳይጻፍ ልክ ያኛው እንዳለቀ መስመር ያጋድምና በራአቱ ይላል ቀጥሎ ማለት ነው። ቢስሚላህ እንዳይጻፍ መጨመር እንዳይሆን ዝም ብሎ እንዳይተው ደግሞ ቀጥታ አንፋል ጋራ እንዲያያዝ በዚህ መልክ ነበረ የተውት ይባላል። እና ከዛ ተነስተው እንግዲህ የነሱን ጥንቃቄ ነው የሚያሳየን። ፋላ ቁርአን ላይ አንዲት ቃል እንኳን ወይ ማንዲት ምዕራፍ ወይ ማንቀጽ መጨመር የማይገባ መሆኑን ለማረጋገጥ ማለት ነው። እና ለወደፊትም እንግዲህ በቁርአን ላይ ምንም አይነት ጥማሬ መደረግ የሌለበት መሆኑን ማንንም ባለጌ ተነስተው እንዳይዳፈር ይሄ የታሪክ መታሰቢያ ሆነ ባጋጣሚ ማለት ነው። በዚህ መልክ ነው እንጂ የቀረው አለበለዚያ ሌሎቹ እንደሚሉት በራአቱ ያ ነምል ቀምታት ነው ወይም አንዳንዶቹ እንደሚሉት ከሰማይ በሚወርድበት ጊዜ ቢስሚላህ ጅብሪል ይዞ ሲመጣ መሃል ሰማይ ተቋርጦ ቀርቶ በራአቱ የሚለው ብቻ ደረሰ የሚሉ አሉ። ይሄ ደግሞ የጅብሪልን ታማኝነት የሚነካ በጣም አደገኛ የሆነ አባባል ነው ማለት ነው። ጅብሪል አሚን መሆኑን አላህ አመስክሮ አረጋግጦለታል። ወቢል ሐቅ አንዘልና ወቢል ሐቅ ነዘል ይህን ቁርአን በትክክል አውርደነዋል ተወካው ጅብሪልም ደግሞ በሚገባ አንድም ቅንጣት ሳያስቀር አድርሶታል ብሎ መስክሮለታል ማለት ነው። እንዲሁም ደግሞ ዙቁወትን እንደዚል አርሽ መኪን ሙጧዒን ተማ አሚን እና ጅብሪል ማለት ቀላል ነገር አይደለም እና የተለቀ ኃይል ባለቤት ነው። በታላቁ ዙፋን ባለቤት ዘንዳ ትልቅ ክብርና ቦታ የሚሰጠው የተከበረ ታማኝ ነው ይላል። እና ታማኝ እስከሆነ ድረስ አንዲትም ቃል እንኳን የቢስሚላህ ራህማን ራሂም የሚል ቀርቶ አንዲት ፊደል እንኳን ሊያስቀር አይችልምና መሃል ሰማይ ቀርቶ ነው የሚለውም ተራ አሉባልታ መሆኑ ታውቆ በትክክል ያው ነብዩ ዘላይ ቢስሚላህ ጻፉ ብለው ስላላዘዙ እና እንደገና ደግሞ ሱራዋ በውስጧ የተለያዩ የዘመቻ አንቀጾችና ምዕራፋቶችን ስላካተተች ለዛ ጋር አይጣጣምም በሚል ነው የቀረው የሚለው ብቻ ነው ትክክለኛው አባባል ማለት ነው። በራአቱ ሚን አላህ ወረሱሊሂ ኢላ ለዚነ አሃዱ ሚን አልሙሽሪኪና እነዛ ቃል ኪዳን ከተጋባችኋቸውና ከተዋዋላችኋቸው ከሆኑት አጋሪዎች ጋራ የነበረው ግንኙነታችሁና ውለታችሁ በአላህና በረሱሉ በኩል ነጻ የሆነ መሆኑ የተረጋገጠበት ምዕራፍ ነው ይላል። ማለትም ምንድነው እስከዛሬ እንግዲህ ከተለያዩ ሙሽሪኮች ጋራ አንዳንዶቹን ለተወሰነ ጊዜ አንዳንዶቹን ላልተወሰነ ጊዜ ጦርነት እናቆማለን አንዋጋም እያላችሁ ውለታ አድርጋችሁ ነበር። ከነሱ መካከል ውለታውን ያከበሩም አሉ፣ ያፈረሱም አሉ፣ ሊያፈርሱ የሚቃጡና የሚዳዱም አሉ። በዚህ ሱራ አሁን በዚህ ምዕራፍ ግን አላህና መልእክተኛው እነዚህ ቃል ኪዳን ሲገቡ የነበሩትን ሙሽሪክ ወገኖች ከዛሬ ጀምሮ በቃል ኪዳናችሁ አላህና መልእክተኛው የማይጠየቁ ከእናንተ ቃል ኪዳን የተገለሉና ነጻ የሆኑ መሆናቸው የተገለጠበት ምዕራፍ ነው ይላል። በሌላ አባባል አላህና መልእክተኛው ከሙሽሪኮቹ ቃል ኪዳን የተቆራረጡበት የሆነ ምዕራፍ ነው። ከዛሬ በተለያዩ ምክንያቶች ቃል ኪዳን እየገቡና እየተዋዋሉ የሚያዘናጓቸው ነበሩ። ከዛሬ ጀምሮ ግን ነብዩም አላህም ሱብሃነሁ ወተዓላ በሙሽሪክ ቃል ኪዳን አይጠየቁም ቃል ኪዳኑን አቋርጠናል ብሎ አቋም የተገለጠበት ቦታ ነው ማለት ነው። በመሆኑም ፈሲሁ ፊል አርዲ አርባዓተ አሹሪን እነዚህን የተለያዩ የሙሽሪክ ወገኖች በመሬት በተለያዩ ክልሎች ለአራት ወራት ያህል ወደ ፈለጋችሁበት አቅጣጫ ተንቀሳቀሱና ተዝናኑ በላቸው። ወአለሙ ወቁም አንኩም ገይሩ ሙዕጂዚላህ እናንተ አላህን የማታዳግቱና የማታስኑ መሆናችሁን ወአንላህ ሙኽዚል ካፊሪን አላህም ከሃዲዎችን በፈለገበት ቦታና ወቅት ማዋረድ የሚችል መሆኑንም ተወዲሁ ተገንዘቡና ተረዱ ብለህ ንገራቸው ይላል። እና ይሄ አዳለተል እስላም የእስላምን ፍትህ ነው የሚያሳየን ማለት ነው። እንግዲህ ከዛሬ ጀምሮ ቃል ኪዳን የለም አፍርሼዋለሁኝ እናንተም ጉልበታችሁ ያዋጣችሁ እኔም ያው መልእክተኛዬን ዘመቻ እንዲከፍት አዝዣለሁኝ ብሎ አቋም ተገለጸ በኋላ እለቱን አሁኑ እነሱ ሳይዘጋጁ እንዲወጓቸው አልፈቀደም። አራት ወር ፈጥቻቸዋለሁ መዘጋጃ ይላቸዋል ለካፊሮቹ ማለት ነው። እና በእነዚህ በአራት ወራቶች ውስጥ ለእስልምና ለመቀበልና ለመስማማትም ከፈለጋችሁ አስቡበት። እንደገና ደግሞ መዋጋት ያዋጣናል የምትሉ የሆነ እንደሆነ የሚያስፈልጋችሁን ትጥቅና ስንቅ ዝግጅት ማሟላ ይሆናችኋል። ወይም ክልሉን ለቀን ተሰደን እንሄዳለንም ትሉ እንደሆነ ለመጓጓዣ ጊዜ ያስፈልጋችኋልና አራት ወራት ያህል ወደ ፈለጋችሁበት አቅጣጫ የፈለጋችሁትን ዝግጅት ለማድረግ መንቀሳቀስ ተፈቅዶላችኋልና ልክ አራት ወር እስከሚያልፍ ድረስ ምንም ነገር ሳትፈሩና ሳትሰጉ ወዳና ወዲህ ተንቀሳቀሱና የሚያዋጣችሁንና የሚበጃችሁን ሁሉ ነገር አሟሉ በማለት ፈቀደላቸው ማለት ነው። እና አራት ወር ቀጠሮ በመሰጣችሁ ጊዜ የሚያል እንግዲህ ጊዜ ከሰጠንስ ተዘጋጅተንና ተጠናክረን እንቋቋማለን ምትሉ ከሆነ አይንሰላችሁ አለ። እኔ እንኳን አራት ወር ከዛም በላይ ብሰጣችሁ በተነሳሁባችሁ ጊዜ ዲባቅ መታችኋለሁ። መቋቋምም መከላከልም ቀርቶ እንዳውም ሩጣችሁም አታመልጡ ተደብቃችሁም አትጠፉኝም እገባችሁበት ብትገቡ እርግጠኛ ነኝ አጠቃችኋለሁኝ ይላል። ወአን الله مخزي الكافرين الله سبحانه وتعالى ከሃዲዎችም ምንጊዜም አዋራጅ ነውና ጊዜው ረዘመም አጠረም በፈለኩበት ሰዓት አቅማችሁን አሳያችኋለሁ ብለን ንገራቸው ይላል ማለት ነው። አሁንም በመከተል ወአዳኑ من الله ورسوله ከአላህና ከመለክተኛው የሆነ ማስተዋቂያ ይላል ደግሞ ና እንግዲህ አዋጅ ነገር ነው እየተከታተለ የሚመጣው ማለት ነው። ከዚህ ቀጥሎ ደግሞ ሌላ ልዩ ማስተዋቂያ አለ። ይህም ማስተዋቂያ በቀጥታ ከአላህ የመጣና በነቢዩ አንደበት የሚተላለፍ ነው ማለት ነው። ኢለናስ ወደ ሰው ልጆች ሁሉ ይላል የውመል ሐጅ አክበሪ የሚነገርበትም ደግሞ መድረኩና እለቱ በታላቁ የሐጅ እለት ቀን ይሆናል ማለት ነው። በየውመናህር በዙልሒጃ በአስረኛው ቀን ሑጃጁ ሚና ላይ እያለ የሚነገር ልዩ አዋጅ ነው ይላል። ምን የሚል ነው ያ አዋጅ? አንላህ በሪኡ ሚነል ሙሽሪኪነ ወረሱሉሁ። ልክ መጀመሪያው ላይ የተናገረውን ደገመው እንደገና ማለት ነው። አላህ ስብሓነሁ ወተዓላ ከዛሬ ጀምሮ ከጣዖታውያን እና ከቃል ኪዳናቸው የጠራ ነው፣ እነሱ ጋር ምንም አይነት አላቃ አይኖረውም፣ ካሁን በኋላ ቆርጧል አላቃውን ተብሎ አዋጅ ይገለጣል ማለት ነው። ወረሱሉሁ ከዛሊክ መልእክተኛው መሐመድም ከዛሬ ጀምሮ ከሙሽሪኮች ቃል ኪዳን የጸዳና የነጻ ነው እና እነሱ ጋር ምንም አይነት ድርድር አያስፈልግም። ያው የተወሰነ ቀጠሮ ያላቸውን ቀጠሯቸውን ያስጨርሳል፣ የመዘጋጃ ቀኖች የተሰጣቸውን ያችን ጊዜ ይጠብቃል እንጂ ከዚያ ውጪ ነብዩም ሙሽሪኮች ጋር ዘላቂና ቋሚ የሆነ የሚከበር ቃል ኪዳን አይኖረውም የሚል የልዩ የሆነ መግለጫ ነው ይላል። እና ይሄ እንግዲህ በሐጅ ላይ የዛ ጊዜ አቡበክር በ9ኛው አመት ሐጅን ሲኖሩ የተለያየ እምነት ተከታዮች ይሳተፉ ነበር በሐጅ ላይ። እና ከዛሬ ጀምሮ እንግዲህ የምታውቁት ነገር ቢኖር አላህ Subhanahu Wa Ta'ala እንዲሁም መልእክተኛው ከሙሽሪኮች ድርድርና ቃል ኪዳን ነጻ ሆነዋል፣ ቃል ኪዳን ነበረን ብላችሁ መጠየቅ አትችሉም፣ ከዛሬ ጀምራችሁ ቃል ኪዳናችሁ የተቋረጠና የተሰረዘ መሆኑን እወቁ ተብሎ ተነገራቸው ማለት ነው። ፈኢንቱ ብቱም እና ካሁን በኋላ ያለው አማራጭ ከዛሬ ከነበራችሁበት የተሳሳተ እምነት ከተመለሳችሁ ወደ እስልምና ወ ኸይሩ ለኩም ይህ መመለሳችሁና ወደ ዲን መንጣታችሁ በዚህ ዓለምም ሆነ በመጪው ዓለም ለእናንተ ጠቃሚና የበለጠ መልካም እድል ነው። በዚህ ዓለምም ያው ከጦርነት ዲን አላችሁ፣ በመጪው ዓለም ከጀሃነም ታመልጣላችሁና ማለት ነው። እና ኢማንና አለማመን እንዴት ኸይርና ሸር ሊባል ቻለ የሚል ጥያቄ ሊያስነሳ ይችላል። እና ማመናችሁ ተውባ ማረጋችሁ ይሻላል ሲባል ይህ ይሻላል እንጂ ባያምኑም በመጠኑ ቢሆን ያም ብዙ አይጎዳም እንደማለት ይመስላል። በእነሱ አስተሳሰብ ነው። በእነሱ አስተሳሰብ ከአያት ከአያት ቅማታቸው ሲወርድ ሲዋረድ የመጣውን ሽርክና ኩፍር እንደ ቅዱስ ተግባር አድርገው ያውት ስለነበረ እናንተ ከምትመኩበትና ከምትኮሩበት እምነት ይልቁንስ ተመልሳችሁ አዲሱን አሁን በነቢዩ በኩል የመጣላችሁን ሃይማኖት ብትቀበሉ የተሻለ ነው፣ እኔ ላጥፋችሁ ግደላችሁም ማለት ነው። ወይም ተወለይቱም ይህን ማስጠንቀቂያ ትታችሁና ዘንግታችሁ ወደ ኋላ ብታሸገር ሲጉዝን ፈዕለሙ እወቁ አነኩም ገይሩ ሙዕጂዚላህ እናንተ አላህን የማታስ